አይነቶች የቱ ሐላል ነው የቱ ሐራም ነው የሚለው ውስጥ እንደባለን ይላል። አዎ ከዛ በኋላ ሙሰንፉ ረሂመሁላህ ምን ይላል? ኩሉ ሙስክሪን ሐራም እንግዲህ የሚያሰክር ሁሉ ሐራም ነው ይላል። ትንሹም ሆነ ትልቁ የሚያሰክር حكمة الباري بزي دين الإسلام يا جماعة الإيمان انجدي بتأم كالله مهونو كرب العالمين يمتع دين مهونو يمي أساينا غر بنور من دنو أتك آلائك آلاتننا سلسو لجوت حياتن يمي أتك آل المهونو يمي أسايو انجدي زان كان كغبس يمي سرى ويم كبقولو يمي سرى كماش الله يمي سرى ከወይን የሚሰራ ጣላው حرام ነው ቢል ኖሮ ማለት ነው የገሸው ይፈቀዳል ውስኪ ይፈቀዳል ከዛ አረቄው ይቀጥላል ከዛ ሌላ ሌላ እንግዲህ ማለት ነው حرام የሆኑ ዛሬ በተለያዩ አገራት ላይ እየተዘሩ ያሉ በአለም ራሱ የተከለከለው ሐሺሽ የሚባሉት እንጨቶች ሁሉ ምንም ችግር የለውም የሚል ውስጥ ይገባ ነበር ግን ያ አላህ ዲን እስከሆነ ድረስ الذي يعلم الغيب እዚህ ያለውን ለአላህ ጀለ ወዓላ እኩል ስለሚያውቀው አስካር ነገሮች ሁሉ حرام ነው አለ። በቴክኖሎጂ በዚህ በመጨረሻ ዘመን ቢመጣም ቴክኖሎጂ በሌለበት ጊዜ ሰዎች በእጃቸው የሚሰሩት ቢሆንም አስካር እስከሆነ ድረስ ብለው የማስከሩ ምልክት ሰጠው ማለት ነው። ስለዚህ ዑለማዎች ምን አሉ? የፈለገው ነገር ሆኖ ያሰከረ ነገር حرام ነው። መስረጃው ምንድነው? ይሄው ሐዲስ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ወአርዳ ረሱላችን አለይሂ ሰላቱ ወሰለም ኩሉ ሙስክሪን ኸምሩን ወኩሉ ሙስክሪን ሐራም ተመልከተ ይሄ ሐዲስ يقول النبي صلى الله عليه وسلم الذي يعطي جوامع الكلم الله اكبر አጠቃላይ መልስ የተሰጠው ነብዩ صلى الله عليه وسلم انه ኩሉ ሙስክሪን ኸምሩን ያሰከረ ሁሉ ኸምር ነው እንግዲህ ያሰከረ ሁሉ حرام የሆነ ደሞ ያሰከረው ደሞ حرام ነው አሉ። አንደኛ ደረጃ ማለት ነው ያሰከሩት ሁሉ ኸምር ይባላል አሉ ነብዩ አለይሂ ሰላም። እስካ ያሰከረው ድረስ ደሞ حرام ነው አሉት። ስለዚህ حرامነቱ በእንደዚህ አይነት መልኩ ማለት ነው በሚገባ እንድናውቀው ያስፈልጋል ማለት ነው። طيب اخوة الاسلام والايمان الله تبارك وتعالى ይሄን ሐቂቃ በሚገልጽልን ጊዜ የኛ ጥቅም ያለበት እንደዛውም የተከለከለው ነገር ከሆነ የኛ ጉዳት ያለበት ስለሆነ መስረጃው ስታጠነጥኑ በደንብ ግልጽ ያርግላችኋል። يقول المصنف رحمه الله وما اذكر كثيره فقليله حرام ببذات بتطا كاسكر تنشوم حرام ይሆናል تنشوم حرام ይሆናል يميل አስቀመጠ ማለት ነው። ይሄም ኢማሙ አቡ ዳውድ እና ትርሚዚ ሌሎችም ከአይሻ የዘገቡት ሪዋያ ሰሚቱ ነብይ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ሰማው ትላለች አይሻ ረዲየላሁ ዐንሃ ወርዳሃ ኩሉ ሙስክሪን ሐራም ያሰከረ ሁሉ ሐራም ነው የሚበላ ለምን አይሆንም የሚጠጣ ለምን አይሆንም ሐራም ነው። ወማ አዝከረ ሚንሁ الفرቁ فملء الكف منه حرام እንግዲህ አንድ እንግዲህ ማለት ነው ይሄን አክል የሚሆነው ኪሎ እንግዲህ ኪሎ ፈረቅ የሚባለው በአረብኛ እንግዲህ አነጋገር ማለት ነው እስከ 2 እስከ 12.6 ድረስ የሆነ ማለት ነው ሊትር 12 ሊትር ፈረቅ ይባላል። 12 ሊትሩን ካን ቢጠጣ 12 ከጠጣው እንጂ አያሰክረኝም የሚባል ነገሩን ካን ቢገኝ ከዛ የአንድ ፍኝ حرام ነው። አንድ ፍኝውን ካን ማጉመጥመጥና መጠጣት حرام ይሆናል እና 10 ሊትር 12 ሊትር በስተቀር እኮ አያሰክርም ቢባል እንኳን አዎ 12 ሊትር እስከ አሰከረ ድረስ ትንሹ አንድ ፍኝ እንኳን የምትወሰደው حرام ነች የሚለው ሐዲሱ አስቀመጠልን ማለት ነው። ወየጁዙ ልንትባዙ ማወርወር ወይም መጣሉ ይፈቀዳል في جميع الانيه እቃ የተባለው ነገር ውስጥ ሁሉ አንድ ነገር ወርውረው የሚጠጡት ነገር ምን ይባላል እንግዲህ የኛ ሀገር እቺ ለሹማግሌዎች እንደውም መሻይኾች የሚጠጧት ቀዝቃዛ ከተምር የሚሰሩ አሉ። እንደዚሁም ከማር የሚሰሩ አሉ። ከጤፍና ከዳቦ የስንዴ የቀመድ የእንትን አድርገው የሚሰሯት አለች። ሁለት ቀን ሶስት ቀኗን እዛ ውስጥ እንትን ያደርጉትና ይጠጧታል። ከዛ በኋላ አዎ ገብስ ነገር ማለት ነው። እንደ ገብስ አይነት ሆኖ ስም አለው፣ ለየት ያለ ስም አለው። ድሮ እናውቀው ነበር። እና ይህን ያደርጉትና ማለት ነው እንስራ ውስጥ ጣል ያደረጉትና ሁለት ቀን ሶስት ቀን እሷን ይጠጧታል። ስለዚህ ያው በነቢያችን ዘመን ሰለላሁ ዐለይሂ ወሰለም ነበረች እሷ። እንግዲህ አዎ ቀሪቦ ነገር ነች። አዎ ቀሪቦ እሷን ለማለት ብዬ ነው። ጀዛኪላ ኸይር። ቀሪቦ እንግዲህ ማለት ነው። አዎ ሐራም። ባረከላሁ ፊክ። እንደዚህ መከታተል እና መደማመጥ እኮ ትልቅ መተጋገዝ ይገኝበታል። አየህ፣ ጀዛከላሁ ኸይር። ሁላችሁም ባረከላሁ ፊኩም። እና እቺ ቀሪቦ ማለት ነው በተለያየ መልኩ እንኳን ቢሰራ ቀሪቦ ትባላለች። እንዳልኩት ከማር የሚሰራ አለ። እንደዛውም እንግዲህ ማለት ነው ከእንግዲህ ገብስ የሚሰራ አለ። ድሮ እኛ ቤት የምትሰራ አንድ የገብስ እንግዲህ ወይም የጤፍ ዳቦ ተሰርቶ ትኩሱ ማለት ነው እዛ እንስራ ውስጥ ጣል ያረጓትና ከዛ የገብስ እንትኖች ይጨመርበትና ለሶስት ቀን እንግዲህ ይጠጣል። ከዛ እንግዲህ ሲፈላና በጣም ኃይለኛ ሲሆን ይተውታል ማለት ነው። እንደዛው ነው። ሱብሃንአላህ። ነቢያችን አለይሂ ሰላቱ ወሰላም ሲያደርጉ የነበረው ሀዲሱ እንደሚመጣ ማለት ነው። እና ወየጁዙ ይፈቀዳል፣ አልንቲባዙ ጣል አድርጎ እዛ እንስራ ውስጥ አንድ ነገር ማስቀመጥና ለመጠጥ አንድ ነገር የሚዘጋጀው ይቻላል። ይሄ እንግዲህ በመጠኑ ነው። ፊ ጀሚዕ አንያቲ በፈለጋችሁት እቃ አይነት ውስጥ ይቻላል፣ ምንም ችግር የለም። ምክንያቱም ነቢያችን አለይሂ ሰላቱ ወሰላም በፊት ከልክሎ ነበር። የቆዳ እንግዲህ ማለት ነው እንትን በምን ነው የሚታወቀው? ቆዳ እንትን ሰርተው የፍየል ቆዳ፣ በተለይ የደጋማ ወይም ሙቀት ሀገር በቆዳ በፍየል ቆዳ ተሰፍቶ ውሃ ይቀዳበታል። ከእንትን አሁን ሀረር አካባቢዎች ብዙ ጊዜ አይተናል። እና ያው እነሱ እንስራ የላቸው ምን የላቸው የፍየል ቆዳ ነው እንትን አድርገው የሚጠጡበት ማለት ነው። እንደ እንስራ አድርገው የሚጥሉበትም በቤት ውስጥ እንግዲህ ያቺ መጠጥ የሚጥሉበትም እሷ ነች። እሷን አይነት እንግዲህ ማለት ነው ተከልክላችሁ ነበር ይላሉ ረሱሉ አለይሂ ሰላም ሀዲስ ቡረይዳ ላይ ኩንቱ ነሀይቱኩም አን አልአሽሪበቲ ፊ ዙሩፍ አልአደሚ። አዎ ስልቻ ትባላለች። ጀዛከላህ። ስልቻ ትባላለች። በኦሮምኛም እንደዛ ስለምትባል ነው ኦሮምኛ ሳይሆን አይቀርም ብዬ ተውኩት። አዎ ጀዛከላህ ኸይር። እና እሷ ስልቻ ወይም ቀርበት የምትባል ነች። ቀርበት ይላሉ በወሎ አካባቢ፣ ቀርበት ይላሉ። እሷም እሱም ኦሮምኛ ነው፣ ምንም ችግር የለም። እና በእሷ ውስጥ እንግዲህ እንትን ጥለው እንዳትጠጡ ከለሩ እንትኑ ይወጣበታል በሚል ከልክያችሁ ነበር አሉት ነቢዩ አለይሂ ሰላም። አሁን ግን ፈሽረቡ ፊ ኩል ዊዓኢን እቃ የተባለ ነገር ሁሉ ውስጥ ጠጡ፣ ገይረ አላ ተሽረቡ ሙስክረን የሚያሰክር ነገር ተጠንቀቁ እንጂ የሚያሰክር ነገር። ምክንያቱም ይሄ አሁን እስከ ሶስት ቀን ድረስ ሀላል ነው ያልነው ራሱ አራት ቀን አምስት ቀን ከደረሰው ይፈላና ታፍነው እንትን ይላል ያሰክራል ማለት ነው፣ ትንሽ ያዞራል። ስለዚህ ይሄ የተከለከለ ነው ነው ይላል። እንግዲህ የሚከለከልና የማይከለከል ለየት አድርጋችሁ ያዙልኝ። በተለያዩ ነገሮችን አንድ ላይ አምጥቶ መጭመቅ የተከለከለ ነው ይላል። የተለያዩ ነገሮች ጨምቆ አንድ ላይ ከጣሉ እንስራ ውስጥ ቶሎ ስለሚፈላ ለሁለት ቀን ሶስት ቀን እንኳን ጊዜ አይሰጥምና ተጠንቀቁ አሉ ነቢዩ አለይሂ ሰላቱ ወሰላም። ምክንያቱም ምንድን ነው ሲባል ነቢያችን አለይሂ ሰላቱ ወሰላም ተጠይቀው ከኸምር ማለት ነው ቱተኸዙ ኸለን እና ኸል ማድረግ ትቻላለች እንዴ? አዎ ኢማሙ ሙስሊም የዘገበው ሪዋያ ከጃብር ብን አብድላህ አልአንሳሪ ረሱላችን አለይሂ ሰላቱ ወሰላም አነሁ ነሃ አዩንተበዘ ዘቢብ ወተምሩ ጀሚያን ቴምርና ዘቢብ ወይም ወይን አንድ ላይ እንዳይጨመቅና እንዳይቀመጥ ተከለከለ። ያው በእንስራ ውስጥ አድርገው ማስቀመጥ ለመጠጥ እንግዲህ ማዘጋጀት መጭመቁ አይገባም። ወነሃ አዩንበዘ ልቡስሩ ወሩጠቡ ጀሚያን እንግዲህ ርጥበት እርጥበት ያለው ቴምርና እንደዛውም እንግዲህ ሩጠቡ አንድ ላይ ማስቀመጡ የተከለከለ ነው። ትንሽ እንግዲህ ገብደድ ያለና በጣም ውሃ የሞላበት ቴምር አንድ ላይ ከሆነ ቶሎ ለመፍላት ይመቻልና ተከለከለ ማለት ነው። ምክንያቱም ወጁሁና ሂ አን ሀዛ እንትባዱ ልኸሊጠይኒ ሊአነ ልእስካረ የስራኡ ኢላ ዛሊከ ለማስከር ቶሎ ስለሚቸኮል ነው ነቢዩ አይቶ ሰለላሁ አለይሂ ወሰለም የከለከሉት ይላል። ጠይብ ይህን እንግዲህ በሚደረግበት ጊዜ ቶሎ ለማስከር ስለሚቸኩል ነው። ወያሩሙ ተክሊሉ ልኸምሪ ኸምር የተባለውን አስካር ነገር መጠጣት ይቻላል ወይ? በጣም ከሞቀበት ቦታ አንስተው በሌላ ቦታ አምጥቶ ካቀዘቀዙ ከዛ በኋላ ይጣፍጣልና እንዴት ነው የሚል ጥያቄ ሲመጣ ነቢያችን አለይሂ ሰላቱ ወሰላም የተከለከለ ነው አሉት። ምክንያቱም ሊአላ የተኸየለ ናሱ ኢለ ልኸምሪ ኸምሪን ለመጠጣት ሰዎች መላ ዘዴ እንዳይሉት ነው። ይህን እንግዲህ ነቢያችን አራም ያደረጉት ለዛ ነው። ወየጁዙ ሹርቡ ልዓሲሪ ወነቢዚ ቀብለ ገልያኒህ እንግዲህ አሲር አድርጎ ጭማቂ አድርጎ ወይንን መጠጣት እንደዛውም ቴምርን እንግዲህ ጣል አድርጎ እንዳልኩት መጠጣት ምንም ችግር የለውም። ግን ሸርጥ ምንድን ነው? ቀብለ ገልያኒህ ከማሞቁ በፊትና ከመፍላቱ በፊት ተጠንቀቁ። ከሞቀና ወይም ፈልተው ካቃጠለ ያው ያሰክራልና ተጠንቀቁ የሚል ነው። ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ያደርጉ ነበር። ካነ ሰለላሁ ዐለይሂ ወሰለም ዩንቀው ለሁ ዘቢቡ እና ዘቢቦችን ጣል ያረጉላቸው ነበር። ነቢዩ አለይሂ ሰላም እንስራ ውስጥ ያስቀምጡላቸው ነበር ሞቃት አገር ላይ ሊጠጡ። ፈየሽረበሁ ልየውመ ወልገደ ወባዕደ ልገድ ዛሬና ነገ ተነጎዳ ይጠጡ ነበር እስከ ሶስተኛ ሌሊት ድረስ ይላል። ኢላ መሳኢ ሳሊታ ثم ያሙሩ ቢሂ ከዛ ነቢያችን ያዙትና ቤተሰቦችን ፈዩስቃ እዛችኛ ሶስተኛ ሌሊት ላይ ቶሎ ለጎረቤትም ተከፋፍሎ እንዲጠጡ ያደርጋሉ። አው ዩህራቁ ከዛ የሚተርፍ ከሆነ ደግሞ አፍሱ ይሉ ነበር ነቢያችን አለይሂ ሰላቱ ወሰላም። እና ይሄ እንግዲህ አስፈላጊና እንደዚሁ አይነት እንግዲህ ገደቡ ሸሪያ ያስቀመጠው ገደብ መሆኑን በደንብ ልንረዳው ይገባል ነው። እንግዲህ አሁን ተመልከቱ፣ ሸሪዓተ ልእስላም የሰው ስሜት፣ የሰው ፍላጎት፣ የሰው ክጃሎት ፊት ለፊት ሆነው እንትን እንዳይል እንዳይዘጋባቸው ማለት ነው ምንድን ነው ያስቀመጠው? እስከ ገደቡ መጨረሻ ድረስ የምትጠጣው ያቺው ራሷ ነች፣ የምትከለከለውም ያቺ ራሷ ነች። ሐላሏም ራሷ ነች፣ ሐራሟም ራሷ ነች። እና በምን እንለያለን? በእውቀትና ሸሪያ ባስቀመጠው ገደቡ በጣም በጥልቀትና በጣም በጠንቀቅ እንከተለውና እናውቃታለን ኢንሻ አላሁ ተባረከ ወተዓላ። طيب ነቢያችን አለይሂ ሰላቱ ወሰላም ወመዝነቱ ذلك እንደዛ እንግዲህ ማለት ነው ይፈላና እንደዛውም እንግዲህ ያሰክራል ተብሎ የሚፈራው ይላል አላማ ዛደ አላ ሰላሰቲ አያም በሶስት ቀን በላይ ያለፈና የበዛ ከሶስት ቀን በላይ የሆነው እንደሚያሰክር ስለሚታወቅ ነው ይላል። طيب وآداب الشرب የመጠጣት አዳቦችና ስነ ስርዓቶችስ ምን ይመስላሉ? አን የኩነ ሰላሰተ አንፋስን ሶስት ትንፋሽ ብቻ መሆን አለበት። ሙስሊም ህብረተሰቦች ሆይ ሶስት ትንፋሽ አስታሳልፈው። ሶስት ትንፋሽ አንድ ሰው በጣም እንግዲህ ከጠማው ራሱ ጠጥቶ ጠጥቶ ጠጥቶ ትንፋሹን ያወጣል። ከዛ ይደግመዋል። ከዛም ይጠጣና ትንፋሽ ያወጣዋል። ሶስተኛ ትንፋሽ በላይ እንኳን አንተም ራሱ አያስፈልግህም። እንደዛ ነው ማለት ነው። ይሄ በውስጥሩ ምን እያስተማረን ነው? በምንጠጣ ውስጥ እያልን ትንፋሽን እንዳንጨምርበት ነው የተከለከለው። ለምን? አንዱ ትንፋሽ ለአንደኛው ሰውየው ለሁለተኛው ሰውየው አይመቸውም፣ አይጥመውም። ስለዚህ አንድ ኩባያ በሆነችበት ሰዓት ሸሪዓ እንዴት እንደሚያስተምረን ተጠንቀቁ። ዛሬ እንግዲህ ዋን ታይም የሚለው ኩባያ ስላለ እንግዲህ ብዙ ሰዎች አይቸገሩም። ግን ዋን ታይም ኩባያ አለ ብለን በውስጡ እንናፈሳለን? አንሆን፣ አናረገው። ለምን? የነቢዩ ሰለላሁ ዐለይሂ ወሰለም ክልክል እስከሆነ ድረስ ይህ እኮ አንድ ኩባያ ነው፣ አንድ ታይም እኮ ነው፣ ማንም ከኋላ የሚጠጣበት የለም አትበለው። ብዙ ብዙ ኦፊሶች ገብተን ዋን ታይም ራሷ ዋን ታይም ሆና ቀርታ አንዷ ብቻ ስለሆነች ኩባያ አልቋል ከካምፓኒ እስከሚመጣ ድረስ ተብሎ እሷ ራሷ እዛ ትቀመጥና ገልበጥ አድርጎ እዛ ያስቀምጧታል። ስለዚህ ዋን ታይምም ራሱ ዋን ታይም ሆኖ የሚቀርበት ጊዜ አለ፣ ሌላ ትራፍ ሳይኖር እንግዲህ ማለት ነው። እና ላይም ሆነ ታች አወቅ ነው አላወቅ ነው፣ ውድ አህባቦቼ ወላሂ የሚወደደው በጣም የሚጣፍጠው የነቢያችንን ሱና ሀይ ማድረግ ነው። ታውቁታላችሁ ዑመር ብኑል ኸጣብ ረዲየላሁ አንሁ ወአርዳህ ነቢዩን ሰለላሁ ዐለይሂ ወሰለም መውደድ ምስጢርን ሲገልጽልን ልብ ይበላችሁ፣ ተቀበሉኝ ወላሂ ውድ ወንድሞቼ። አላህ ጀለ ወዓላ በቁርአን እንዳለው قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم والله غفور رحيم. الله أكبر. لازم يكون الله جل وعلا درجاتهم بدنيا النبا أكره خفيا درجة الله جل الله. يا نبي صلى الله عليه وسلم فكرنا وديتا انديت ارغول لمزن لن انديت ارغول لغم لاس غمتن يشالبت عمر رضي الله عنه وارضاه. سبحان الله. اني والله على اني اكو يا جماعة على يا نبي اجنين سنة سيستمر يساتشون فكر سيستمر معلتنا اني اني لا اتزوج النساء وانا غير راغب فيها. الله اكبر. سالفا لقو ሴቶችን ሂጄ ፈልጌ አገባታለሁ ንካ አረጋታለሁ አለ። ወኢኒ ለኡዳጂዑ ንሳ ባለቤቶችን ሂጄ አብራቸው ተኛለሁኝ ምንም ነገር ሳያስፈልገኝ ፍላጎት ሳይኖረኝ። ያ አሚር አልሙእሚኒን ወማ ሐማከ ኢላ ዛሊክ ማ ሐመለከ አላ ማ ተቁል። ሳትፈልገው ታገባለ ሳትፈልገው ትገናኛቸዋለ ምንድን ነው ችግሩ ብሎ ስሉት ጊዜ ኢኒ ኡሕቡ ሪዳ الله صلى الله عليه وسلم اني ابتغي اني اكون مفلقو يا نبياتشن وديتا قلباتشو لماركات بيتشا فلقالو منو غانو يا نبيو قلب لماركات كزي سراغا ياغنانيو يا ربي فقه الصحابة تملكتو الله وداداتشو الله بزاتشن يوقن يا نبياتشن صلى الله عليه وسلم قن يناغراتشون انداد الرقلاتشو هلو بنبيو صلى الله عليه وسلم درجة الله كافي عدرقلاتشو تملكتو هذه الفقه الدقيقة بتقام بتقام يراكتشنا بتقام بتقام مستراوي يهونتشون فقه يهونتشوا علم ينبيو وديتانا فكر لماركات بيتشا آقابان لو لزاتش في اللقاء بيتشا كبالا بيتي قاتهن يالو من تنوزي وستمنا اللينو تياكو يا جماعة الخير نبياتشين صلى الله عليه وسلم عندك أمنا لون عندك أنكو كقياما مثل الله አንድ ጊዜ አሳይቶኝ በሰማይ ቤት ሂጄ የመጣው ቀን ኡመት ትልቅ ብዛት ያለው ኡመቶችን በቀኝ በኩል እኮ አላህ አሳየኝ። በቃ ደስ አለኝና እነዚህ እኮ የኔ ኡመቶች ናቸው ብዬ በቃ ሲንገባገብና ሲደሰት አይደለም እኮ ኡመቶች አይደሉም ምንድናቸው የነብዩላህ ሙሳ ኡመት ነው አህብዬ ዝም አልኩት አሉ ነብዩ አለይሂ ሰላም። ወላኪን ቂለሊ ግን ከዛ በኋላ ምን ተባልኩ ታቃላችሁ አሉ ነብዩ ከሰማይ ሲመጡ ለሰሃባዎች ሲናገሩ። ይሄው ለእናንተም ተነገራችሁ። አላሁ አክበር። ምሰራበት ሰው አላህ ያርገን እንጂ እኔ ደግሞ ከዛ በኋላ ቀልቤ እንዳይሰበር መላእክቶች እኮ ጠሩኝና ወላክን انظر الى اليمين استي وانظر الى الافق በዚችኛው ሰማይ ዳር ዳር ከመሬት ጀምሮ በቀኝ በኩል ይሄ ሞላሁን አይታለኝ። ዋው ሲያየው ጊዜ የሰው ብዛት ቁጥር ስፍር የሌለው እረ እንደውም ወደ ግራህም ተመልከት እንጂ ወደ ግራህም ሲመለከት ሰማይ ምድር የሞላው ኡመት ሀገር هذه أمتك ይሆን እነዚህ ናቸው ኡመቶቼ ተብያለሁኝና ከኡመቶቼ ጋር ብዛታቸው ጭምር በነብያቶች ላይ ምን ፎካከር ስለሆነ ተዘወጁ الودود الولود የምትወልድና የምትወልድ ዘርን አግቡ። አሃ ምስጢሩ ከዚህ ነው ወጣው። ያ አሚር አልሙእሚኒን ዑመር رضي الله عنك وارضاك رفع الله مقامك في الفردوس وجعل الجنة المأوى مأواك. ان بزچو مستر نو يا نبيون فكر اساتچو انديت اندغواغو انديت انداسبو اندتمنو امتاچو كنبي كنبياتوچ امت يبلطي انديمطو. ياتي النبيو نبي متال اكو قياما كن وليس معه الا رجلان او رح. مستقر ማንንም የተከተለው উম্মት ያለው ምስኪኑ ሌላ ነብይ መጣል ከዛ ሌላ ነብይ معه الرجل والرجلان انت ሰው ብቻ አምኖበት አንድ ሰው ብቻ ይዞ ይመጣል ቂያማ ቀን። እኔ ግን উম্মቱ በብዛት አርግዴ ነው የሚመጣው ቂያማ ቀን አላህ በዚህ አስበልጠኝ እኮ አሉት ነብዩ አለይሂ ሰላቱ ወሰለም። የነብዩ ውዴታ የት እንዳለች ይፈልገን ለምን አናገኘው? ይሄ ለምሳሌ ነው። ይሄ ለዛ ነው ረሱል አለይሂ ሰላቱ ወሰለም خير هذه الامه يزيتش امه خيرنيانا بلاچو اكثرها نساء بزو مياغبوت بزو ميولدوت امتوچن ميابزولنج نو اونتم غابچا لزيتش نيا بيچا بيهون نورو والله والله تلك عباده نبر يمسراو جن بتام يمياسازنو بتام يمياستكيزو يزاري غابچا ايه ايدلم يزاري غابچا فتنا يتموالابت ያንዷን ሐቅ ሳይሟላ ሌላኛው ጋር የመዝለል ወላሂ ወላሂ ሐቂቃ መናገር ማንንም ማንንም ሊያስቆጣ ይገባል። ወላሂ ወላሂ የቤት ያለችው ሐቅ ሳይሟላ ሁለተኛው ሳይሟላ ሐቋ ሶስተኛው ለነዚህ አይነት ሰዎች ምን ተብሏል ታቃላችሁ? አዘዋቁነ ወዘዋቃት ተጠንቀቁታሉ። ነብዩ አለይሂ ሰላም ቀማሾችና ቀማሽዋን ተጠንቀቁታሉ። ምትቀምሰውን ከዚህ ጋር ትገባለች፣ በሐቁ አትሰጥም፣ ቤቷን ይዛ መቀመጥ አትችልም፣ ከዛ ውር መውጣት ነው። ይሄኛውም ሰውየው ያገባል፣ ከዛ በኋላ እቺን ማስተዳደር አይችለው ውር አድርጎ ይወራወራትና ወደ ሌላ ይሮጣል። እንደዚህ አይነት ቀማሽና መቅመስ የሚበዛ ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩን ይሄ والله እኔ እቺን ያስታወስኩት ውድ ወንድሞቼ አህባቦቼ ትልቅ ምስጢር አለበት። እስቲ ሁለቱን ነገር መዝኑትና እዩት። ዑመር ኢብኑ ኸጣብ የነብዩ ሰለላሁ ዐለይሂ ወሰለም ውዴታና ቀልብን ለማርካት በሚፈልግበት ጊዜ ለራሱ የማይፈልገውን ነገር ይሰራል። ባይፈልጉ እንኳ የነብዩ ፍላጎት ይበልጣልና። ዛሬ ደግሞ ምን ይሰራ ያለነው ሰዎች በኸይር ነገር ብንገልብጠው ኑሮ ይሄን የመሰለ ተራራ አጅር እንከስባለን። ግን በዛችኛው ቤት ውስጥ ነው አብዛኛው የተቃጠለ ያለው። ያንዷን ሐቅ ሳይሰጥ ሁለተኛውን ሄደው ከዛችኛው ቺን አግብተው እዚያ ጋር አስቀምጦ ወደ ሌላ ይሄደ። እንደዚህ አይነት ፈተናዎች ሙእሚን ወንድሞቻችን አላህ ይጠብቃቸውና እቺንያ በእልም ብዛትና በፍቅህ ብዛት አላህ ይህንን መሰለ ኸይር አላህ ይጨምራል ለሙእሚን ወንድም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለመውደድ ካስፈለገ ብዙ ሱናዎች አሉ፣ ጋብቻ ብቻ አይደለም። ለዛ ነው ኢኽወተ ልእስላሚ ወልኢማን ነብያችን አለይሂ ሰላቱ ወሰላም የሚሰሯትንን መርሃባ ብለን ሰርተን ባቆሙበት ቦታ ብንቆም እስከ መጠጥና እስከ መብላት ሽንት ቤት እስከ መግባትና እስከ መውጣት ደረጃ ድረስ የነቢዩን ሱና እንድንከተል لقد كان لكم في رسول الله أسوة حسنة ለማን ነው ግን? ብዙ ሰው ይችላል እንዴ የነቢዩን ሱና ሀይ ለማድረግ? አይችልም አይችልም። ስለዚህ እናንተ ነፍስያ እንዳይከለክላችሁ لمن كان يرجو الله واليوم الآخر وذكر الله كثيرا አላህን በሰላም አላህን ጀለ ጀላሉሁ ሰላሆነ ፊትና አላህ በደስታ ለመገናኘት የሞከረው የፈለገው ሰው እችኛውን ሀይ አድርገው ነው ያሉት ኢኽወተ ልእስላሚ ወልኢማን። አላሁ ተባረከ ወተዓላ ኢኽወቲ ፊላህ ኢኽወቲ አልሙእሚኒን አላሁ ጀለ ጀላሉሁ لحكمته البالغه اتشين حكمه اتشين نعمه قطار قول لنا اسقمطوا لنا المالت نو سلازي اهون بمطط زوريا انزي عينت انجدي سناوج حي بنارغو الله ما يودون تطتن الله ما يودون نجر بنا قومو بغدبو تمرتون بنوسدو الله سبحانه وتعالى خيرنا بركاونا يجمر لنا. طيب نزي آداب الشرب انجدي سوست تنفاشن انجدي مالتنو انجدي متت كوبايا وست سايهون وچي لاي متنفسو شريعو ياسكمتو حقيقانو. نبي صلى الله عليه وسلم ابو قتادة بورو حديث نها ان يتنفس في الإناء بايقا بمتتابت انجدي اندات تنافسو تبلو በተከለከለው ዙሪያ እንድናስተውስ በመጠጣችን ዙሪያ እንኳን ሱና ሀይ እናርገው ወድ ወንድሞቼ። እና እንደዛውም ወብል የሚኒ በቀኝ እንድንጠጣ ታዘናል። ሀዲሱ እንዳለፈው በቀኝ ብሉ በቀኝ ጠጡ ሸይጣን እንዳትመሳሰሉ ስለተባለ ወሚን ቁዑድን እንደዛውም በተቻለ መጠን ቁጭ ብላችሁ ጠጡ። ቆሞ መጠጣት አይወደድምና ኡዝር ካልሆነ በስተቀር። ምክንያቱም ሌላ ሀዲስ አለ ነብያችን አለይሂ ሰላቱ ወሰለም ቆሞ ዘምዘምን ጠጡ የሚል ማለት ነው። መቀመጥ እንግዲህ የማይመችበት ቦታ ቆሜ መጠጥ። ስለዚህ በተቻለ ጊዜ ደግሞ ቁጭ ብለ መጠጣቱ ይወደዳል ነው። ስለዚህ حرام አይደለም፣ ቆሞ የጠጣ ሰው ካየሁም حرام አይደለም፣ የሚወደደው ቁጭ ብሎ መጠጣት ነው ለማለት ነው። وتقديم الايمن فالايمن የሚጠጣው ነገር ደግሞ ዞር ዞር ዞር ይላል። አንድ ኩባያ ላይ ጠጥተ ለሌላ ምታሳልፍ ከሆነ ድሮ እንደዛ ነው። ለምሳሌ እንደ ወተት የመሰለ በትንሽ እንግዲህ እርጎ ነገር አድርጎ ሲያመጡ በትንሽ እንግዲህ እንትን ምንድነችቺ ወተት ሰው የሚጠጡበት በገጠር እንደው ኩባያ ሊበለው ወይም ደግሞ እነሱ በተለመዱበት እንግዲህ ወተት ሽማግሌዎች እያቀባበሉ የሚጠጧት እንትን ላይ ማለት ነው። በዛችኛው ዙሪያ እንግዲህ ማድረግ ይችላሉ። ይሄን እንግዲህ በሚሆንበት ጊዜ ኢኽወተል ኢስላሚ ወሊማን ማድረግ ይቻላል ነው። በሚሰጣጡበት ጊዜ ተቀባብሎ በሚሰጣጡበት ጊዜ ምንድነው ማድረግ ያለበት? አንድ ሰው አንዱን በሚሰጥበት ጊዜ ቀኙን ለቀኙ መስጠቱ ይወደዳል። ቀኙን እንግዲህ እንትን ያደርግ ማለት ነው። አዎ ካሴ ነው የምትባለው፣ እንደዛ ነው ኢንሻአላህ። በዚህ አይነት ዙሪያ ኢኽወተል ኢስላሚ ወሊማን አላሁ ስብሓነሁ ወተዓላ የሚወደውን ለመከተል የሚታከፋፍለው ወተቱ ከም ባይሆን የምትሰጠውን ነገር ማለት ነው በቀኝ በኩል ጀምር። ውሃ እጅ ውሃ ስትቀዱ ራሱ ማለት ነው። አዎ ጡዌ በኦሮምኛ ነው። አዎ ጡዌ ትባላለች፣ ወይም ደግሞ ቀቤ ትባላለች። አዎ ወይም ካስ፣ ደስ ያላችሁትን የምትጠጡበትን ነገር ማለት ነው። አዎ እና የምታከፋፍለውን ነገር ቴምር ብታከፋፍል፣ ቀረም ብታከፋፍል፣ ሀልዋ እንግዲህ ማለት ነው ኬክን ብታከፋፍል፣ የምትሰጠውን ውሃ ትሰጣለህ። ለምሳሌ ሰርግ ቀን፣ ዒድ ቀን ውሃ እንግዲህ ማለት ነው ታከፋፍላለህ እንበል። የምታከፋፍለውን ሁሉ አንተ ከቀኝህ ጀምር። ብዙ ሰዎች ምን ያደርጋሉ? የሰው ቀኝን እኮ ነው የሚመለከተው ይላሉ። የአንተ ቀኝ ነው የምትመለከተው እንጂ አከፋፋዩ እኮ አንተ ነው። አከፋፋዩ አንተ እስከሆነ ድረስ አንተ የራስህን ቀኝ ነው መመልከት ያለብህ ነው። ጠይብ። እና እንደዚህ አይነት ቀኝ በቀኝ እንግዲህ አስቀድሙት ያሉት ረሱሉ አለይሂ ሰላም። አላህ ጀለ ወዓላ በቁርአን ቀኝ ሰዎችን እንዴት እንደወደደ ወአስሓቡል የሚን ማ አስሓቡል የሚን አላሁ አክበር ፊ ሲድሪን መኽዱድ ወጠልሒን መንዱድ ወዝልን መምዱድ ወማኢን መስኩብ ወፋኪሀትን ከሲራ لا مقطوعة ولا ممنوعة وفروش مرفوعة إنا أنشأناهن إن شاء الله أكبر سلك أني قدي بمجمر بتجزي الله الله راسو كان يرقواتشو راسو يا ودي سواتشو يا الله جانت تستوتا قطو سفر الله يا رب كان نسوار يا الله يك أني سوات شتاو قال لا تشوني የቀኝ ሰዎች ታውቁ እንደው እንደው ምን ማን ይመስሏቸዋል ይላል አላህ ጀለ ወዓላ። ወአስሓቡል የሚን ማ አስሓቡል የሚን ማናዩ ቀኝ ያረጋቸው ለመሆኑ እንዴት እስታደሉ ለመሆኑ የታደሉበት ነገር ልቁጠርላቸው። ፊ አላሁ አክበር ከቢራ አላሁ አክበር ለራሱ ወፍቋቸው ለራሱ አግራርቶላቸው አስሓቡል የሚን ማ አስሓቡል የሚን ፊ ሲድሪን መኽዱድ الله اكبر يتقمطوبت بوتا وطلح ممدود يميبلوبت انغدي مات الله اكبر وظل ممدود يتقمطوبت بوتا وماء مسكوب يميتطوبت انا متطاتشو من اندمي مسل الى الله سبحان الله العلي العظيم وفاكهه كثيره يا تاكلت فرافره بذات وي قدره الله الى الله جل وعلا ها لا مقطوعه ولا ممنوعه والله اي قرط باچو የለም ተብሎ ማይከለከሉም ይላል አላህ ሱብሃነሁ ወተዓላ። እያለ ማይከለከሉም አልቋል ብሎ ማይባሉ ያ ረቢ ያ አላህ የጀነት አልፍርደውስ ኮኖ ይሄ ስጦታ ያ ረቢ ከነዛ ሰዎች አርገ ስለ ጀነት አልፍርደውስ የሚያወሩ ያደረከን አንተ ነህ ያ ረቢ። በወሬ የቀሩን ሰዎች አታርገን እንግዳውስ ያ ረቢ ሱብሃነላህ። ምን አሉ አንዱ ሰሃባ ወላሂ አልቅሶ ሲያስለቅሱ ጊዜ አላሁማ ዱዓቸው እኮ ውስጥ ነው እንደሚያንገሸግሽ እንዴት ደም ስርን ለመቁረጥ እንደምቃረብ እንዴት አጥንትን እንደሚያንካክክ ሱብሃንአላህ ያ ረቢ አላሁማ ከፋር ጎጃቸው ስለምኑ ተመልከቱና አዳምጡ እስቲ። እንደው እንደው እንዴት አርጋችሁ ነው የምትለምኑት እናንተ ለመሆኑ? ተመልከቱ እንዴት እንዳዳመጡ። አላሁማ አጠይተና الاسلام قبل ان نسالك يا رب لا تحرمنا الجنه ونحن نسالك ذاكو نو ملوت صحابوچ يا رب جيتاچن ሆይ እስልምና ሰለምን የሰጠን ያ አላህ ጀነትን ደሞ የለመንን አትከለክለን ይላል እስልምናውን ራሱ ሳንለምንህ ነው የሰጠህንና በረህመትህ በእዝነትህ አዎ ተቆጥሮ ተሰፍሮ የማይደረስ የማይዘለቅ ስጦታይ ደረሰችንና ረህመትህ በእስልምና እኮ አንተ አስደሰትክን። ከዛ ጀነቱን ደግሞ እየለመን አትከለክለን። ሳንለምን የሰጠን እስልምና ምስጋና ይድረስህ፣ እየለመን ጀነት ደግሞ አትከለክለን። ምን ማለት ነው ትርጉሙ ይገባችኋል? ባንተ ጸጋ ባንተ ስጦታ ነው ይሄ በሰፊ ረህመትህ ነው የደረሰን። እየለመንና እየተማጸነህ ደግሞ ባዶ አንሆንም ከረህመትህ። አዎ ይሄ እኮ ነው والله። ስለዚህ እخوتي واخواتي في الله ቀልባችን ጥርት እናርገውና ደምስራችን ስጋችን አጥንታችን ቀልጥማችን ለእስልምና ለኢማኑ እንስጣው። ለአላህ ለረሱሉ ውዴታ ብቻ ቀልባችን እንክፈት። ሌላ ነገር ሁሉ እርግፍግፍ ብሎ ይቅርና እዛው በቀረበት ይደፈን። والله والله يا الله ውዴታ የቀመሰው ሰው والله በዱንያ ላይ ዓለም ይባለው ጣፋጭና ደስታ የለም ከዛ ይበለጠ። የነብዩ ሰለላሁ ዐለይሂ ወሰለም ውዴታና የሳቸውን ክብርን ያወቀው ሰው والله والله ይሆቱን በጣም በጣም በጣም ርካሽ ነች። ይሆቱን ከፍሎ ማግኘት በጣም ርካሽ ነች አጠገባቸው ማለት ነው። እና ችግራችን እንግዲህ የኢማን ጥፍጥና ነው የቀነሰብንና ብዙ ለመክፈል ያዳገተን ብዙ መስጠት ብዙ መስራትን ያቋረጠብንና ያላስቻለን والله والله የኢማን ጉለት ነው። ያ ረቢ የኢማን ጉለት ነው። እና ኢማንን በምን እናገኘው ያ ረቢ? ኬት ገበያ ነው ምን ገዛው? من اعطى لله ومنع لله واحب لله وكره لله فقد ذاق حلاوه الايمان. እንደዛ ነው አሉታ ነብዩ አለይሂ ሰላሁ ሰላም። ኬት ገበያ እንደምትገዛም እኮ አመላከቱልህ እኮ። ለአላህ ብሎ የሰጠው ሲሰጠው፣ ለአላህ ብሎ የከለከለው ሲከለከለው፣ ለአላህ ብሎ የወደደው ሲወደው፣ ለአላህ ብሎ የጠላው ሲጠላው፣ የኢማንን ጭፍራ ጨብጦ ይዘዋለው። አላሁ ሱብሓነሁ ወተዓላ ስለ እግርህ ስለ እጅህ ስለ ፍላጎትህ ስሜትህ ሁሉ በአላህ እጅ እንዲዘዋወር ለማድረግ እኮ ሌላ አይደለም። ስጠው የምትሰጠውን ለአላህ ብለ ከልክለው ስትከለክለው አላህ ስለማይፈልገው ስጦታይ። አዎ ሲጋራ እንዲያጠስበት ይሰጣል፣ ኸምር እንዲጠጣበት ይሰጣል። የፈለከው ወዳጄና ፍቅር እንኳን ቢሆን ሐራም እንዲሄድበትና ሌላ መጥፎ ቦታ እንዲሄድበት ነው የምትሰጠው። አዎ ስለዚህ ስጦታይም ለአላህ ነው፣ መከልከልህም ለዲን ነው የሚገኘው። ይሄ ስትወደው ማጅር አለ፣ ስትጠላው ማጅር አለ። ያ ረቢ አጅር ብቻ ነው እንዴ? ዛቃ ሐላወተ ኢማኒ የኢማንን ጥፍጥና ቀምሷል ጠጥቷል እኮ ነው ያሉት ነብዩ አሰለም። እና የኢማን ምንጭ ከየት እንደሚጠጣ ያሳዩት ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ የመጠጣታችን ሁኔታ የመብላታችን ሁኔታ የመስጠታችን ሁኔታ እንኳ ከቀኝ እንዲጀምር አለይኩም ሰላም ወራህመቱላህ ከቀኝ እንዲጀምር። አላህ ነው ቀኝን የሚወደው ነው አላህ ነው ቀኝን የሚወደው። የቀኝ ሰዎችን አላህ ነው ያወደሰው፣ ሰጥተው መርጠው ከዛ በኋላ ያወድሰዋል። እና ላንተ ስራህ ምንድነው? ስራህ ምን መሆን አለበት እንዴ? ሰጥተው ያወደሰውማ ይሄንን ስራ ንክስ አርገ ያዘው እኮ ማለት እኮ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄን የመሰለ ስራ እንደው ትንሽ ትንሽ በጥቂቱ ህልና ያለው ሰው አይተኛም ከዚህ خیر። አዎ አይበገርም አይሸነፍም ከዚህ خیر። የቀኝ ሰዎችን ለመሆን ለሊት የሚሰሩ በሌሊት ቀን የሚሰሩ በቀን የሚነገዱት ንግድ ሁሉ በሩ ተከፍተው والله مؤمن አይተኛም። رجال ብሎ ነው የጠራቸው ከዛ በኋላ رجال لا تلهيهم تجارة ولا بيع عن ذكر الله وإقام الصلاة وإيتاء الزكاة يخافون. هاو لزانو مكناتو يفروات عليهاتشين كان سلام يفروتو كونو يخافون يوما تتقلب فيه القلوب والأبصار. يا منتش قلب اندزانوه كزاري بلتنا جيتها منالتش በእጇ ካለው ከአካውንቷ ካለው የበለጠ በአላህ አካውንት ያለውን ነው የምታምነው። በሀብትነት ደረጃ ራሱ ማ ዒንደኩም ያንፈዱ ወማ ዒንደ አላህ ባቅ። ኢማን የሚጫወተው ሚና ነውና በእንደዚህ አይነት መልኩ የቀኝ ሰዎች መሆን አለባችሁ ይላል። ወየኩኑ ሳቂ ይላል። የሚያጠጣው ሰውና የሚያከፋፍለው ሰው አኺሩሁም ሹርባ፣ መጨረሻ ላይ ቢጠጣው ይወደዳል። ከዚህ በመነሳት ነው ዑለማዎች በረመዳን አዛን የሚል ሙአዝን ሰዎች መስጂድ ሞልቶ ውጭና ውስጥ ሞልቶ የሚጠብቁት እስከሆነ ድረስ ሰብር አድርገው አዛኑን ካለ በኋላ ያፍጥረው አሉት። አዎ የኡማውን መስኡልያ እስከተሸከመ ድረስ እንግዲህ ሶስት አራት ቴምር ጣል ላርገውና አንድ ትንሽ ውሃ ጉንጭ ላርገውና ከዛ አዛን ይላለው ካለ የብዙ ሰዎች ሀቅ ልጠፋበት ነውና መጀመሪያ እሱ አዛን ብለው ሰዎች ያፍጥሩትና እነሱ ያፈጠሩትና በፍጥር መቻኮል ትልቅ ኸይር አለው። በፍጥር የተቻኮሉትን ኸይር ይካፈላል እሱም። አዎ ስለዚህ ሳቅል ቀውሚ አኺሩሁም ሹርባ ከዚህ ነው እስትንባጥ የወሰዱት ማለት ነው። የሚያከፋፍል ሰው ጥሙ እንኳን ቢኖርበት እንደው ለሰዎች መጨረሻ ከሰጠ በኋላ ይጠጣሉ። መስረጃውም እንግዲህ እንደምታወቀው ነቢያችን አለይሂ ሰላቱ ወሰላም በሐዲስ ሰሂህ እንዳስቀመጡት ኢማሙ ሙስሊም ኢነ ሳቂል ቀውሚ አኺሩሁም ሹርባ፣ የሚያከፋፍለው ሰውየው ኃላፊነት አለበትና ሰዎችን ካዳረሰ በኋላ እንዲጠጣ ገብ ካለ በኋላ ሌላው ተቋረጠበት እሱ ነው የጨረሰብን ይባላል። ከአስር ሰው መጨረስ አትችልም አንተ። የአንድ ሰው ፋንታ ነው የምትወስደው። ያቺ አንዷ ፋንታ ቦታውን ከለቀቀችና ኃላፊነት የማይሰማህ ከሆነ ማለት ነው አንተ ነው እንግዲህ ጉለት የሰራሁ እንዳይባል ነው። አላሁ አክበር። ይሄን የመሰለ ዲን አልእስላም አልሐምዱሊላህ ረብል ዓለሚን። ወዩሰሚ ቢስሚላህ ይበለው ፊ አወሊሂ በመጀመሪያው ሲጠጣ ጊዜ ወያህመደሁ አልሐምዱሊላህ ይበል አላህን ያመሰግነው ፊ አኺሪሂ በመጨረሻውም እንግዲህ አላህን ስታመሰግን አላህን የሚያስወድድ አላህን የሚያስደስት ማለት ነው። አሚን ያ ረብ አላሁማ አሚን። እንግዲህ አላህን ሲያስወድድ አላህን የሚያስደስት ቃልና ተግባር ቢኖር ሰውየው ሲጠጣ ቢስሚላህ ብሎ ወይም ሲበላ ቢስሚላህ ብሎ ሲጨርሰው አልሐምዱሊላህ ማለት አላህን የምታስደስት ቃል ነች አለው ነቢያችን አለይሂ ሰላቱ ወሰለም። በመጠጥ ውስጥ ወይም ሆነ በምግብ ውስጥ ፍስቃኢ በዛ የምትጠጣበት እንግዲህ ቀርበቱ ወይም ስልቻ ውስጥ ይጠላል። ለም የህለ ሹርቡሁ መጠጣቱ እንግዲህ ሀላም አይሆንለት። ወነፍኹ ፊህ በዛ ውስጥ እፍ ብሎ አንዳንድ ጊዜ ወጠጥ ሲጠጡ ወይም እንግዲህ ማለት ነው ቀህዋ ቡና ሲጠጡ በሚጠጣበት እንግዲህ ትንሽ የሆነች ነገር ከታየችበት እፍ ብሎ እንዲጠጡ አይፈቀድም፣ በሸሪያ ተከልክሏል ነው። አዎ ምክንያቱም ሀዲሱ እንዳሳለፍ ነው በውስጥ እንግዲህ ማለት ነው መናፈስ የሌላን እንግዲህ ወንድም ሞራል ይነካል። ወሹርቡ ሚን ፈሚሂ በዛ ትልቅ ነገር ከሆነ ደግሞ እንደ ስልቻው ነገር ሆኖ እንደ ትልቅ መንቆርቆሪያ ከሆነ አፉን እንግዲህ ገልብጤ በአፉ አትጠጣ። ኩባያ ነገር ፈልገ ወይም በእጅ ላይ ቀድቴ ከእጅ ጠጣ። እዛ ውስጥ እየተናፈስክ ሌላ ጀርሚስና ችግር ሌላ ሰው ቀልቡ እንዳይወሰወስ هذا لحفظ الخواطر የሰውን ቀልብና የሰውን ስሜት ለመጠበቅ ሲል ነው ሸሪዓተ الاسلام ከኛ ጋር ይሄን ሁሉ እሚለው ማለት ነው። بارك الله فيك حبيبنا الله يحبك كذلك الله يرضى عليك كل الاقوال والاعمال الظاهره والباطنه. واذا وقعت النجاسه في شيء من المائعات ነጃሳ የወደቀች እንደሆነ በዛ በእንግዲህ እንትን የሚቀልጥ ቀላጣ ነገር ውስጥ እንግዲህ ነጃሳ የወደቀ እንደሆነ ለም የህለ ሹርቡሁ መጠጣቱ የተከለከለ ነው ይላል። ለምሳሌ እንትን ያቀለጡት ለምሳሌ ቅቤ ውስጥ ነጃሳ ከወደቀ ማፍሰስ ነው። ግን ቅቤው እንግዲህ ደረቅ ከሆነ እዛ እሷ አይጧ የሞተችበት ወይም ደግሞ ነጃሳ የወደቀበት ቦታ ቅቤው ደረቅ እስከሆነ ድረስ ደረቁን እዛች አካባቢ ቆርጦ ጥለው ሌላ ደረቁን መጠቀም ይቻላል። ወይን ካነ ጃሚደን ኡልቅያት ወማ ሐውለሃ ስለሚል ማለት ነው። ይህም እንግዲህ ሀዲሱ አልቁ ወማ ሐውለሃ ወኩሉሁ ብሎ ነቢያችን ያሉት ሰለላሁ አለይሂ ወሰለም አይጡ ወደቀች እንትናችን ውስጥ ቅቤያችን ውስጥ ወደቀች። ደረቅ የሆነ እንደሆነው ቅቤው እንግዲህ በመካከል ያለችዋን ብቻ ውሰዱትና ቆሻሻ ወይም ነጃሳ የወደቀችበት ብቻ ጣሉ ነው ያሉት ረሱላችን አለይሂ ሰላቱ ወሰላም። ወያህሩሙ አልአክሉ ወሽርቡ፣ ሐራም ሆኗል፣ እርም ሆኗል በሙስሊም ህብረተሰብ ላይ፣ ካፍርም ላይም ሐራም ነው። ግን ኩፍሩ ከዚህ የባሰ ስለሆነ ነው እንግዲህ አንተ በዚህ መጠጣት ሐራም ለካፍሩ፣ ከኩፍሩም የበለጠ ስለሆነ ነው ዝም የምንለው እንጂ እነሱ አጢአት በአጢአት እየጨመሩ እያጎረፉ ስለሚሄዱ እንጂ በዚህ ነው እንጂ ካፍሩ ሙስሊሙ ላይም ሁሉ ነገር አላህ ሐራም ያደረገው ድንበሩ ነው። አዎ የባሰ ስብስ ይብስበታል ስለተባለ ነው። ከዛ እንግዲህ መጠጣትና ማበላት ሐራም ነው። ፊ አንያት ዘሀቢ ወልፊዳ፣ በወርቅና በመንተሬዛ ብርና ወይም ኩባያ ሙእሚኑ መጠጣት አይገባም። ነቢያችን አለይሂ ሰላቱ ወሰላም ላ ተልበሱ ልሐሪራ፣ ሐሪርን ወይም ሐር የሚባለውን ልብስ እንዳትለብሱ። ወላ ዲባጃ፣ ዲባጅ የሚባለውን እንግዲህ ወፈር ያለው ሐሪር ነው እሱም እንዳትለብሱ። ወላ ተሽረቡ ፊ አንያት ዘሀቢ ወልፊደቲ፣ በወርቅና በብር ወይም መንተሬዛ ኩባያውም ሆነ በመስረፊያው ሳህኑ እንዳትበሉ እንዳትጠጡ። ወላ ተአኩሉ ፊ ሲሓፊሃ እንዳሉት ፈኢነሃ፣ እቺ አይነት እንግዲህ ማለት ነው ኢቃ ከብርቅና ብርና ከእንትን የተሰራቿ ለሁም ለነሱ ለኩፋሮች ነች። እነሱም አይተዋትምና በዱንያ ለነሱ ተሰጥታለች። ወለና ፊል አኺረቲ፣ ለእኛ ደግሞ ቀሪ ለሆነ ዘላለም አገር ለሆነ ያስቀመጡልን አላህ እንዳትጨቀሙበት፣ ከተጠቀማችሁበት ነገ ልትጠቀሙበት አትችሉምና። እኽወተ ልእስላም ወልኢማን፣ አላህ ጀለ ጀላሉሁ ከቅንጣት እስከ ቅጽበት አላህ ተባረከ ወተዓላ ተከታትሎ የሚከለክለንና የሚያዘን ነገሮች ለምንድን ነው ቢባል አላሁ ተባረከ ወተዓላ ኸይርን ስለሚወድልን ሸርን ስለሚጠላልን የእሱ ውዴታ። ስለዚህ ነው እንግዲህ እንደምታውቁት ሰው ልጅ ከጠጣ ከበላ በኋላ ከታጠበና ከተስተካከለ በኋላ ለብሶ ወደ ውጭ ወደ ከተማ ወደ ሱቁ መሄዱ አይቀርም። እና ስለምኑ ይቀጥላል ይመስላችኋል? ስለምኑ አርስት ይቀጥላል ይመስላችኋል? ወይስ ሰዓት ያልቋል አይደል? ሰዓት ያልቋል መሰለኝ። ኪታቡ ሊባሲ ነበረ የመልበስ ሁኔታዎችና ስነ ስርዓቶች ማለት ነው። አዎ መልበስ ነው። አዎ እንቀጥላለን። ሌላ ኡስታዝ የለም እዚህ ውስጥ? ሰዓቱ የደረሰ ኡስታዝ የለም? መርሃባ ኢንሻአላህ። እሺ ለአንድ 10 ደቂቃ ወይም 5 7 ደቂቃ الكتاب الخامس عشر أسرى أمستن يو كتاب كتاب اللباسي ندزاهم يلبس كتاب نويلة سطر العورة واجب عورة مستر واجب نو قداتشن فالله ناروبا نامير كان نهدنو دين ديت نارغو ني عورة تاتشن بين سطروم عورتون ما يسطر على ان ديت هباتا تشن إشالة يا رب كوين قدي ما يتونغا ندرسنا. وقل للمؤمنين يغضوا من أبصارهم ويحفظوا فروجهم. أو أنت ودزي ممتات متفراك هوني إن يمن نوربة سندت إنه اللي تلونون دي. أو دروم بلا تشوتال إن شاء الله أبرن ملاني لعلم قويو ككتابو درس النوتانا. كتاب اللباسي يلبس أين توجنا يلبس حكمة أن في الحرام أن حلال النتو ندزيو يكتل على سطر العورة አውረት መሰተር ዋጅብ ነው። ፊል መለኢ በጀማዓ ውስጥም ብትሆን ወልኸላኢ ብቻህንም ብትሆን ይላል። ምክንያቱም ነቢያችን ሰላቱ ወሰላም አቡ ዳውድ እና ኢብኑ ማጃህ ትርምዚና ሌሎቹም በዘገቡት ሪዋያው ላይ ባህዝ ብን ሐኪም አን አቢሂ አን ጀድህ ቃለ ቁልቱ ያ ረሱለላህ የአላህ መልእክተኛ ሆይ ያልኳቸው ይላል አውራቱና ማ ናእቲ ሚንሃ ወማ ነደር፣ አውረታችን ወይም ሐፍረተ ገላችን ከባድ እንግዲህ ማለት ነው እቃችን የምንሸፍነውና የማንሸፍነው አለ። ህክማው ሸሪዓው ምን ይላል? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አለ እህፈዝ አውረተከ አፍረተ ገላህን ሸፍነው ሰትረው ኢላ ሚን ዘውጀቲከ ከባለቤት ካልሆነ በስተቀር እሷም እንደሱ እሷም እንግዲህ ከጥፍር እስከ ጸጉር ትሸፍናለች ለባለቤቷ ካልሆነ በስተቀር የእሷ አውረት ደግሞ አትግዲ ማለት ነው። አዎ አዎ والله عجائب ነው እንግዲህ አላህ ይጠብቀን ብቻ። እንግዲህ የሷ ከጠጉር እስከ ጥፍር ሲሆን የሙእሚኑ እንግዲህ ማለት ነው በይነ ሱራ ወሩክባ ነው ከእምብርት እስከ ጉልበት ድረስ ነው የሚሆነው ይላሉ ዑለማዎቹ። እና ይህን መሸፈን ግዴታ ይሆንባቸዋል አሉት ነቢዩ አለይሂ ሰላም። አው ማመለከት የሚኑካ ወይም ባራ ባለችበት ዘመን ሆነው ባለቤቴ እና ባራሂ ያልሆነች ካልሆነ በስተቀር ሐራ ፍረተ ገላይን መሸፈን ትችላለህ። ቁልቱ ያ ረሱላላህ የአላህ መልእክተኛ ሆይ ኢዛ ካነ አልቀውሙ ባዕዱሁም ፊ ባዕድ ሰዎች አንድ ላይ የተቀመጡ ጊዜና የምንሸፋፈንበት ቦታ ካለለስ እንዴት እንሆናለን ሲል ጊዜ ቃለ ኢን እስተጣዕተ ምትችለውን አክል አላ የረያነሃ አውረትህን ሰዎች እንዳያይህ አሉት ነቢዩ አለይሂ ሰላም። ቁልቱ ያ ረሱላላህ ኢዛ ካነ አሐዱና ኻሊያን ብቻችን በሆነበትና በክፍላችን ልንዝናና ስንፈልግስ ችግር አለ እንዴ? ልብሳችን አስቀምጠን ብንዝናናስ? ወይ አጃይብ ነው። ሰሃቢው ምንም አላስቀረልንም። አንዳችን ብቻውን መዝናናት ቢፈልግስ ሲባል ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ተመልከት፣ ዲን አልእስላም ወላሂ ከልብ ወለድ የመነጨ ቢሆን ኑሮ ይሄ ሁሉ በቂና አጥጋቢ መልስ አይመጣም ነበር። ወላኪነሁ ሚን ለዱን ሐኪምን ኸቢር ማ የንጢቁ አን አልሀዋ ان هو الا وحي يوحى هنا والله يا احبابي في الله احبكم الله ووفقكم الله ورفع الله مقامكم ويكثر لكم المثوبه والجزاء اي والله يا حبيبنا احبك الله الذي احببتني لاجله عندما يجعلك تحت ظل عرشه يوم لا ظل الا ظله. اخوه الاسلام والايمان الله ተመልከቱ ዲን አልእስላም እንዴት ለእያንዳንዷ ቅጽበት መልስ ሲሰጠውና ሲያብቃቃውና ሲያጠግበው። ብቻችን ስንሆን መዝናናትስ ምን ችግር አለው እንዴ? አውረትን ልቀቅ አድርጌ በቃ ሀፍረተ ገላይን ባዶ ብቻይን እንትን አስቀምጤ አይሆንም አሉት ነቢዩ አሰላም። አላሁ አሐቁ አንዩስተህያ ሚንሁ ሚነናስ ከሰው እንኳን እንድታፍረው የታዘዝከው አላሁ ጀለ ወዓላ አይገባውም እንዴ ልታፍረው? አላህ ጀለ ወዓላ ነው የበለጠ ልታፍረው የሚገባው አሉ። ፈላሁ አሐቁ አን ተኽሻ ፈላ ተኽሸው ናሰ ወኽሸውን አዎ ፈራው ሰው ልጅ እንዳንተ ፍጡር ነው። መፈራት ያለበት አላህ ነው እንጂ ከሰው ልጅ ታፍረው ለ እንደ አንዳንድ ነገር ከሰው ልጅ የምታፍረው አላህ ነው የበለጠ ሐቅ ያለው እንድታፍረው። ሱብሃንአላህ ለዘተ ልኢማን تعاليم هذا الدين العظيم الله اكبر يا ربي سما اسلام بتشات تارغن يا رب سما مسلم بتشات تارغن يا رب ايه دين اطنتو قلطمو دمسرو غا اكالو وسط مزواورو ادرغن يا رب يمنكساكس قران ان حديث ارغن يا رب اخلاقو يتما يتموالا صباو يا مار ارمجاو ما هدو مملسو مغباو ماوچاو يتستكاكله بارا ادرغن يا رب العالمين يا الله. اللهم اجعلنا اسوه للاخرين في كل خير ونعوذ بك اللهم يا ذا الجلال والاكرام من شر ما يستعاذ به اليك ومن شر ما يعتذر منه يوم القيامه. اخوه الاسلام والايمان هنا مساله دين الاسلام بمن اينت ملكو يزين نو يالنو شانس كو تاملطالچ هيوت كو تقوارطالچ حياه كو تبقالچ كو يمتبقابت دنبر الله ህይወት የምትቋረጥበት ቦታ አለ? ያ ረቢ ያ አላህ ያ ረቢ ተጠቃሚዎች አደርገን። እንግዲህ ይሄን የመሰለ ማር ወለላ ከልባችን ከቀልባችን ከደም ስራችን ጋር የተቀላቀልንበት አድርገን ያ ኢላህ አልሐቅ ወልኸልቅ ያ አላህ። ስለዚህ አላህን እኮ ነው በበለጠ መፍራት የሚገባ አሉት ነቢዩ አለይሂ ሰላቱ ወሰላም። ከዛ በኋላ ወላ የልበሱ الرجል الخالص من الحرير ለልጣለ ሐሪር መልበስ حرام የሆነ እንግዲህ በነቢያችን አለይሂ ሰላቱ ወሰላም ላ ተልበሱ አልሐሪራ ሐሪርን እንዳትለብሱ ፈኢነሁ መን ለብሰሁ ፊ ዱንያ በዱንያ እኮ እምቢ ብሎ የለበሰና ያፈነገጠ ያላገጠ ለም የልበሱ ፊ አልአኺራ በአኺራ እኮ አይለብስም አሉት ነቢዩ አለይሂ ሰላቱ ወሰላም። እንግዲህ አኺራ የሚያሳስበው ሰው እንደዛ መመዘን ይገባዋል ነው። ብዙ ጊዜ አኺራን ስለምንረሳ ነው የአላህን ድንበርና የረሱሉን ድንበር እየጣስን የምንዋለው የምናድረው። لا اله الا الله. وللحديث الذي اخرجه النسائي والترمذي ايضا في حديث حسن صحيح عن ابي موسى ان رسول الله صلى الله عليه واله وسلم قال احل الذهب والحرير لاناث امتي وحرم على ذكورها. ሐላል ሆኖላቸዋል። ለሴት ኡመቶቼ ሐሪርና ወርቅ እንዲለብሱ ተፈቅዶላቸዋል። የአላሁ አክበር! አሁን አብዛኞቻችን ብዙ ላይገናዘብ ይችላል። ወርቅ ለሴቶች ብቻ ነው ሐላል የሆነ፣ ሐሪር ልብስ ለሴቶች ብቻ ነው እኮ የተፈቀደው ልትል ትችላለህ። ወንዶች እንዳትለብሱ የሚለውን ክፍል ብቻ ማየት የለብህም። ሴቶች የሚለብሱት ለማን ነው? ልጅ ሴት ልጅ የምትለብሰው እኮ ለአባቷ ለወንድሞቿ ስታምር ቀልብ ሲረካ። ሴቶች የሚለብሱት ሚስትቷ ለባሏ ስትለብስ እንዴት እንደሚረካው ያንተ ደስታ አይደለህምን? ያቺ በእጃ ዙር የመጣችልህን ኒዕማ ለምን ትረሳለች? አንድ ጎን ብቻ የሚመለከት አንድ ጎን ብቻ የሚመዝን አላህ እንዳረገን እንሻ አላህ ተዓላ ሰፋ እናደርገው፣ ሀሳባችን ሰፋ እናደርገው፣ ህልናችን ለአላህ ጀለ ጀላልሁ እናቀርበው ምስጋናችን። እኽወተ ልእስላም ወልኢማን፣ ለዛ ነው እንግዲህ ረሱሉ አለይሂ ሰላቱ ወሰላም ይሄ እንግዲህ ሐራም የሆነበት ሰዎች ማለት ነው። ኢናም ወላሂ ነስአሉላህ አንየሕፈዘና ሚን ሱኢ ዘን ቢላህ ሑስኑ ዘን ቢላህ ሚን አልየቂን ወሱኡ ዘን ቢላህ ሚን አልሸክ ወልረይብ ወልመይን። እኽወተ ልእስላም ወልኢማን፣ አላሁ ተባረከ ወተዓላ ሐሪር ልብስ ሙሉውን እንዳትለብሱ ሲልን የተወሰነችዋ ክፍል ልትፈቀድ ነው ማለት ነው። ለምንድን ነው ቢባል ኢላ ኢዛ ካነ ፈውቀ አርበይ አሳቢዕ፣ ኢዛ ካነ ፈውቀ አርበይ አሳቢዕ፣ አራት ጣቶች ብቻ የምታክለው ልትፈቀድ ትችላለች ይችላል። ሱብሓነላህ! ሰው ልጅ ምስጢሩን የሚያውቀው ጌታ እኮ ነው። አራት ጣት እንግዲህ ሲባል ሰዎች እንግዲህ ከድሮም ይሆ ክርናቸው ላይ እንግዲህ ተከሻቸው ላይ ትንሽ እንግዲህ ብጣሽ ብጣሽ ነገር በኮትና በጃኬት እየለጠፉ መጡ። አላሁ አክበር! እሺ ምንም ግድ የለም ይላል ሸሪዓው፣ እሷን ብቻ ከሆነች ምንም ግድ የለም ይላል አላሁ ጀለ ወዓላ። ረሱሉ ሰለላሁ ዐለይሂ ወሰለም አንድ አቢ ከዑስማን ብን አፋን የመጣው ከተበ ኢለይና ዑመሩ ወነህኑ ቢአዘርቢጃን፣ ዑመር ብኑ ኸጣብ ወደ እኛ በአዘርቢጃን አርሜንያ አካባቢ ወይም ራሽያ አካባቢ ሙጃሂዶች አላሁ አክበር ከመዲና ተነስቶ እስከ ራሽያ ድረስ በእግራቸው ተጉዞ ዲነል እስላሚን ለማስፋፋት እኛ ዛሬ ምን የመሰለች አልጋ ላይ ተኝተን አንድ የተፍሲር ሲዲ ማዳመጡ እንኳን ጊዜ አጣን። ያ ረቢ ሰትረከ ያ አዚሙ፣ ያ ረቢ አፍወከ ያ ረሒሙ። ያ መን ዩክሪሙ ወላ ዩሂን፣ ያ ረቢ አክሪምና ወላ ቱሂና። ከአላህ ዞር ያለው ፈመን ዩሂንላ ፈማ ለሁ ምን ሙክሪም ወመን ዩሂን ላሁ ፈማ ለሁ ምን ሙክሪም። አላሁ ስብሓነሁ ወተዓላ እየመዘነን ነው። ያ ጀማዓት አልኸይር፣ አንድ ሰው በእግሩ ከመዲና ወላሂ አንድ ቀን የመዲና ዩኒቨርሲቲ ሁኜ አምስተኛ ፎቅ ላይ ወጣሁትና ኦርዶኒን ተመለከትኩት ማለት ነው። 790 ኪሎ ሜትር አይኔ ማየት አቃተኝ ከሙቀቱ ብዛት። ሰሓባዎች ሪድዋኑላሂ አለይህም አጅማዒን ወላሂ በእግራቸው ተጉዞ ነው ገዝወቱ ዛተ ርቃ። የምታውቁት ሁላችሁ ገዝወተ ዛተ ርቃ እግራቸው ሁሉ ጥፍር ተራግፈው እግራቸው እንግዲህ ማለት ነው ተቀዳደው በስተው ጥምጣማቸውን እንትን አድርጎበት። ከዚሁም ደግሞ በሰላም አይደለም እኮ ገና ጠላት ይጠብቃቸዋል እግራቸው በቆሰለበት። ያ ረቢ የኢማን ጥፍጥና አስቀምሰን ያ አላህ። ዛሬ አንድ በጣም አጥጋቢ ለዛሬም ለነገም የሚያበጀው ሀያታችን ተፍሲር አልቁርአን የነቢያችንን ሐዲስ ሽንት ቤት የመግባት ስነ ስርዓት መስጂድ የመግባት ስነ ስርዓት መስጂድ የመግባት ዱዓ አዳብ ዱኹል አዳብ አልኹሩጅ አዝካር አሰባህ ወልመሳ ማዳመጥና ማፈዝ ያቅተናል። ወንዱ ሪጃል የተባሉ ወንዶች ደግሞ ከመዲና እስከ አርሜኒያ ድረስ ስንዋጋ ይላል ይሄ ሰሓቢ ነቢያችን ሰለላሁ አለይሂ ወሰለም ከልክሉ አሉ ተጠንቀቁ ይላል ዑመር ብኑ ኸጣብ። ከመዲና ወረቀቱን የሚወስደው ሰው አይገርምህም? ስልክ አለህ እንደ ዛሬ ከአውሮፓ ከአሜሪካ ከመጨረሻ ጃፓን ከአኺሩ ዱንያ ሀለው ብለህ በሁለት ደቂቃ ሁሉ ነገር ይህን የምትጨርሰው። ያ ረቢ ከመዲና ወረቀቱ ወስደው ሊአጅሊ ማ ዩንሃ አንሁ አማ ነሀ አላሁ አን ከአላሁ ስብሓነሁ ወተዓላ እና ከረሱሉ ድንበር እንዳይጣስ ከመዲና ወረቀት ተጽፎ አርሜኒያ፣ አዘርቢጃን፣ ራሽያ እናንተ አሁን ያላችሁት ሐሪር የሚበዛበት ሀገር ነው። አላህን ተጠንቀቁ፣ ነቢዩን ተጠንቀቁ። ለቀድ ነሃ ነቢዩ ሰለላሁ ዐለይሂ ወሰለም አልሉብስ ልሐሪሪ ኢላ ሀከዛ ብለህ ንገራቸው ብለው ዑመር ብን ኸጣብ ወረቀት ይጽፋል ለጦር ሰራዊቶች። ወሰፈለና ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሲያሳዩን እስባአይህ አራት ጣታቸው ወረፈዐ ዙሀይሩን ሀዲሱን ያወራው ሰውየው እጁን ጣቱን ከፍ አድርጎ ያሳያል። አራት ጣት ብቻ ይላል። መዳፉ እንኳን የለበትም። አራት ጣት ብቻ። አዎ እስከዚች አታሳልፉ ተብሎ አለ። ያ ረቢ ወፍቅና ሊማ ትሕብ ወተርዳ ወኹዝ ቢናስያትና ኢላ ማ ፊህ ልኸይሩ ወርዳ ወልፈላሑ ያ ረብ ልዓለሚን። ኢኽወተ ልእስላሚ ወልኢማን ወላ የፍተሪሹሁ መልበስ እስከተከለከለበት ድረስ እኔ ደግሞ እንደው ላፍረሻውና ፍራሽ አርጌ ሊቀመጥበት እንዳትለው ራሱ አይፈቀድም ይላል። ምክንያቱም የተከለከልከውን ነገር በትክክል ስትከለከል ነው ባራው ትክክለኛ ያለ انما كان قول المؤمنين اذا دعوا الى الله ورسوله من قالوا ان يقولوا سمعنا واطعنا ትክክል አላህን ያጸደቁ አላህን እሺ ያሉ ለነብዩ እጅ የሰጡት ቀልባቸውን ጭምር ሙእሚኖች የሆኑ እንደሆነ አላህና ረሱል ይሄ ተከልክሏል ይሄ ድንበሬ ነው ካሉት መርሃባ ማለት እንጂ ሌላ ቻንስ የላቸው። ይሄ ከሆነስ ምን ችግር አለው የላቸው እነሱ። ይሄ ከሆነስ ምን ይጎዳል የላቸው። ከጎን ምንም ቁሻቁሽ አይጨምሩበትም። ተከልክሏል ሲባሉ ሰሚዕና ወአጣዕና መርሃባ ብለው እጅ መስጠት እንጂ ሌላ ነገር ቻንስ የላቸውም። አላሁ አክበር። ያ ረብ እንደነሱ አርገን ያ ረብ፣ ያ ረብ እንደነሱ አርገን ያ አላህ። ለመዳንት ከሆነ ይስላል። ለመዳንት ከሆነ እከታ የሚያስቸግር ከሆነ ሰውን የሚያሳክክ በሽታ ካለው ምንም ችግር የለውም ትፈቀዳለች። ያቺ አክል ነቢያችን ሰለላሁ ዐለይሂ ወሰለም ረኸሰ ለዙበይሪ ወአብዱራህማን ኢብኑ አውፍ ፊ ልብስ አልሐሪሪ ለህከተም ቢሂማ አሳክኳቸው ስላስቸገራቸው እቺን ፈቅዶላቸዋል ይላል። መርሃባ። ስለዚህ አላሁ ሱብሃነሁ ወተዓላ የከለከለን እንድንከለከል እንግዲህ ከምንለብሳቸው ነገሮች ቶሎ ሊያገባድድላችሁና ወለል መስቡጋ የተነከረው ነገርም ተከልክሏልና አትልበሱ ይላል። የተከለከለ የተነከረ ከለሩ የተቀየረ ቢልሙአስፈሪ አው ቢልአስፈሪ ና አስፈር የሚባለው خرجوا من صبغ من صبغ الصبغ به يعني من يصبغ به لباسه متتوقعوا እንግዲህ ቡቃያ ነገር ተወቅጦ ያጭማቂው ልብስ ነከርበትና ያሳምራል እና ቆንጆ ሽታም አለው ይባላል። ይሄ ራሱ የተከለከለ ነው። አይነቱ እንግዲህ ማታለያ እንዳይሆን ከለሩ አይደለምና ይላል። ወላ ثوب شهرة የፋሽን ልብስም ተጠንቀቁ ይላል። ወይ ጉዳችን ፈላ ወይ ዛሬማ ትናንት ወረደው አይመስል። ያ ረቢ ያ አላህ ስትረከ عظيم ያ አላህ። የእንግዲህ ثوب شهرة ማለት አንድ ሰው ብቻ ሊታወቅበት የሚፈልግ አብዛኛው ዑለማዎች የፋሽን ልብስ ነው አሉት። ፋሽን ልብስ አላህ ይጠብቀን። የፋሽን ልብስ እንግዲህ ለመልበስ የሞከረ ሰው ማለት ነው። አ የመጀመሪያው ምን ይላል? የተነከረው ልብስ የተከለከለበት መስረጃው ኢማሙ ሙስሊም በዘገበው ከአሊይ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ወርዳ ነብያችን ሰለላሁ ዐለይሂ ወሰለም ከለከሉን ይላል። አን ተኸቱሚ ቢዝዘሀብ ወርቅ እንግዲህ ቀለበት እንዳንለብሰው ሀብሉም ጭምር ወአን ሊባስ አልቅሲይ የቅሲይ እንግዲህ ማለት ነው ልብስ እንግዲህ ከሐሪር አይነቶች ሆኖ ግን ወፈር ያለ አይነት ነው። وعن القراءة في الركوع بركوعنا بسجود قرآن اندان قراءة كالكلنا وعن لباس المعصفري يتنكروا لبسم اندات لبسو عبرو يتسرى كالوني بستكر ولا ثوب شهرة انجدي متاوقبت انت سو بچا متاوقبت لبس يفاشن لبس تبلو زاري سمو بزي متاوقو منالو من لبس ثوب شهرة يفاشن لبس لتاوقبتنا كليلا ليتل لبت የታወቀ እንትን የሚለብሰው ሰው አልበሰሁ ላሁ የውመ ልቅያመቲ ሰው በመዘለትን የወራዳነት ልብስ የውርደት ልብስን ቅያማ ቀን አላህ ያስለብሰዋል። ላ ሐውለ ወላ ቁወተ ኢላ ቢላህ። ወላማ የቅተሱ ብንሳኢ፣ በሴቶች ብቻ የታወቀ ነገርም እንዳትለብሱ። አዎ ጅንስ የሴቶችና የወንዶች ነው አሉ። እና ሊላህ ወኢና ኢለይሂ ራጂዑን። ወላሂ ጅንስ የወንድ ብቻ ነው፣ ጅንስ የወንድ ብቻ ነው። የሴቶች ልብስ ሱሪ ከሆነ በጣም ታይት የምትባለው ወይም ደግሞ ወፈር ብትባለውም ራሱ እንትን ሰፋ ብትለውም በጣም እንግዲህ ኸፊፍ የሆነች ልብስ የሴቶች ልብስ ተብሎ ትታወቃለች። የሴቶች ሱሪ ተብላ ትታወቃለች። በሴቶች ልብስ በሴትነት እንግዲህ እንደታወቀ ሁላችንም እናውቃለን። እንዳትለብሱ። ወለል አክስ፣ በሴቶች የታወቀው ወንድ እንዳይለብስ፣ በወንድ የታወቀውም ሴቶች እንዳይለብሱ ተጠንቀቁ። እንዳሳለፍ ነው ከዚህ በፊት ነቢያችንን ሰለላሁ ዐለይሂ ወሰለም እርግማንያቸው የጨመሩባቸው በል ምን አሉ? ኢን ኢልዓኑሁነ ፈኢነሁነ መልዑናት፣ እናንተም ካገኟቸው እርግሟቸው፣ ርገሟቸው፣ አላህና መላይካውም የረገማትና ነው። ለምን ታስቀራላችሁ የእናንተም አሉ ነቢዩ ዐለይሂ ሰላም። ጸጉሯን እንግዲህ በአናቷ ላይ እንግዲህ ከምራ የምትሄደው፣ ሱሪውን እንግዲህ እንደዚህ ለብሳ የምትሄደው ተወጣጥራ፣ ጫማውን ከስንት ደቂቃና ከስንት ርቀት የሚጠራውን ለብሳ የምትሄደው፣ ማኢላትን ሙሚላትን ሩኡሱሁነ ከአስኒመቲል ቡኽት ኢልዓኑሁነ ፈኢነሁነ መልዑናት ስንፋን ሚን አህል ናር ከተባሉት ናቸውና አሉ ነቢዩ ዐለይሂ ሰላቱ ወሰላም። አላህ ይጠብቀን። እህቶቻችን አላህ ይጠብቃቸው። ወንድሞቻችን አላህ ይጠብቃቸው። ይህ ሁሉ የተከለከለ ነው። ወየህሩሙ ዐለ ሪጃል ያተሐሊ ቢዘሀቢ ላ ቢገይሪሂ። ስለዚህ በወርቅም ሆነ በተለያዩ በሴቶች የታወቁበትን ነገር እንዳው ወንዶች እንዳይቆነጃጁበት። ሌላ ነገር በወንድ የታወቀ ቀለበት ከሆነ የብር ቀለበት አለ ነቢያችን ሰለላሁ ዐለይሂ ወሰለም ሱና ያደረጉት። የወርቅ እንግዲህ ማለት ነው ለሴቶች ብቻ ነው። አላህን እንግዲህ እንድንፈራ ሙእሚኖች ወደ አላህ ጀለ ወዓላ እንዲራመዱ እንጂ ከአላህ እንዳይራመዱ፣ ከአላህ ጀርባ እንዳይሰጡ፣ ለአላህ ፊት እንዲሰጡ እንጂ ወደ አላህ እንዲራመዱ እንጂ ከአላህ ጀርባ ሄደው እንዳይራመዱ። ነፍስያ ስሜት መቼም ድንበር አላት፣ ትቋረጣለች። በግዱም ሳንወድ ከዱንያ እንለያለን። ሀጆች ነን ወደ አኺራ የሚራመዱ አላህ በፈለገው መልኩ ሀያታቸውን አላህ የወደደው ሞታቸውን አላህ የወደደው ባራ አላህ ያደርግን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ላ ኢላሀ ኢላላህ ሙሐመዱ ረሱሉላህ።